Captain of Vanguard Productions. መንፈሴ እንደተጨናነቀ የረባን መንቀልፍ ሳይወስደኝ እንደምንም ብሎ ለሊቱ ነጋና በጠዋት ወደ ስራ ሄድኩ። ፍሪየንና ሌሎችንም ህሙማን ወደ ሆስፒታል ለማድረስ ባደረግነው የስራ ክፍፍል መሰረት ሁሉም በሰዓቱ አለርት ግቢ ተገኘ። ሊደረጉ የሚገባቸው ቅድመ ዝግጅቶች ሁሉ ተደርገው ከመጡት ህሙማን ውስጥ ብዙዎቹ መድኃኒቱን እንዲጀምሩ ተወሰነ። ፍሪዬ አልጋ እንድትይዝና መድኃኒቱን እንድትጀምር በመወሰኑ በዚያው ሆስፒታል ተኛች። ትቻት መሄድ አልፈለግኩም። እንዲህ ነው ብዬ መግለጽ ባልችልም ከገጽታዋ ላይ የማነባው አንዳች ነገር አለ። ፍቅርን ወደ ቤት እንድትሄድ ነገርኳትና እኔ ፍሪዬ ዘንድ ለመቆየት ወንበር ስቤ ተቀመጥ። አደራዬን ተቀብለሽኛል ስናፍቅ አለችኝ ፍሪዬ ብቻችንን ስኖ። መቀበሉንማ ምን ጥያቄ አለው ፍሪዬ? ግን ተስፋ እንድታደርግ ይፈልጋለሁ። ከጥቂት ጊዜ በኋላ ካልጋሽ ተነስተሽ ሁሉን ነገር የምናደርገው አብረን ይሆናል። የሚሆነውን ነገር ሳስበው ልቤ በሐሴት ትሞላለች አልኳት። በአይነ ህሊናዬ ፍርዬ ተሽሏትና ተነስተው አብረን ብዙ ነገሮችን ስናደርግ እያየው የፍርዬ አይኖችን በአቁተው በመመልከቴ ደግሞ ተስፋዬ ጭልም አለብኝ። ቢሆንም ብዙ ልነተርካት አልፈለግኩም። እንድትተኛና እንቅልፍ እንዲወስዳት አመቻቸውላትና እዚያው አጠገቧ ቆየው። የተረጋጋና የሰላም እንቅልፍ ወሰዳት። መድኃኒቱን ለጀመሩት ህሙማን ልዩ ትኩረት በመስጠት ክትትሉ ቀጠለ። መቼም ሁሌም አዲስ ነገር መልመድ ቀላል አይደለም። መድኃኒቱም በሁሉም ህሙማን ላይ ተመሳሳይ ውጤት አያሳይም። አንዳንዶቹ በቀላሉ ሲላመዱት፣ ሌሎቹ ደግሞ መድኃኒቱ በሚያስከትላቸው የጎንዮሽ ውጤቶች የበለጠ ምክር፣ እንክብካቤና ጥንቃቄ የሚያስፈልጋቸው ሆኑ። በእንክብካቤና ድጋፍ ሥራ ላይ የተሰማራን የጤና ባለሙያዎችና በጎ ፈቃደኞች ከምንም ጊዜ የበለጠን ጥንቃቄ ያለው ሥራ መሥራት ነበረብንና የማያቋርጥ ቴክኒካዊ ድጋፍ እየተሰጠን ሥራችንን ቀጠል። ፍርዬ ከአስር ቀናት በኋላ ከሆስፒታል እንድትወጣ ሆነ። የመድኃኒቱ የጎንዮሽ ችግሮች ጠንከር ብለው ከተከሰቱባቸው ህሙማን አንዷ ፍርዬ ሆነች። በአንጻሩ ደግሞ ችግሩ ጊዜያዊ መሆኑንና ጤንነቷ እንደሚመለስ የተሰጣትን ምክር በመቀበል ከሆስፒታል ስትወጣ የነበራት የመንፈስ ጥንካሬና ተስፋ ከፍተኛ ሆኖ ተመለከቱ። መድኃኒቱ በብዙዎች ጤንነት ላይ ተአምራዊ የሚባል ለውጥ አመጣ። በርካቶች ከአልጋ ተነስተው ወዲያ ወዲህ ለማለት ቻሉ። የመኖር ፍላጎት አንሰራራ። ተስፋቸው በገጽታቸው ላይ ተነበበ። ልጆቻቸው በወላጆቻቸው ሁኔታ ፍንድቅ አሉ። ከህሙማኑ ባልተናነሰ ሁኔታ ደስታችን ከፍተኛ ሆነ። ፍርዬ ግን እጣ ክፍሏ ከነኚህ ወገን አልሆነም። እኛም ተመላልሰን ከመጠየቅ ወደ ኋላ አላልንም። በተለይ እኔ የፍርዬን ጽሑፍ እያነበብኩ ስለነበር ብዙ የምጠይቃት ነገሮች ነበሩኝና በፍርዬ ጤንነት ያለመሻሻል በጣም አዘንኩ። አንድ ቀን ወደ ፍርዬ ቤት ሲሄድ ሁኔታ ሁሉ ተባብሶ ደረሱ። ፍቅር አዝናና ተክዝ አገኘኋት። ብዙዎች ተንከባካቢዎች የፍቅርን ስሜት ተጋርተው እንደተከዙ ከፍርዬ ቤት ሲወጡ ነበር የደረስኩት። ፍርዬን ተጠግቼ ስመለከታት በውስጥ የነበረችው የተስፋ ጭላንጭል ተሟጠጠች። በመጨረሻዋ ሰዓት ላይ እንደደረስኩ ተረዳው። በፍርዬ ግንባር ላይ ችፍፍ ያለው ላብ ጥቃቅን የውሃ ጠብታዎች ፈጥሯል። ከእግሮቿ ጀምሬ ሁለመኗ እንዳሰስኩት ፍርዬ መጨረሻዋ ህቅታ ላይ ደርሳለች። ግን ሳልሰናበታት መልስ ለማግኘት የምጓጓላቸው ጥያቄዎችን ሳልጠይቃት ያን የሚጥመኝን አንደበቷን ሳልሰማ መንፈሴ መረጋጋት አቃተው። የልብ ምቷን ለማዳመጥ እጇን ለመያዝ መሞከሬን አስታውሳለሁ። ከዛ ደግሞ ግንባሯን የሳምኳትም ይመስለኛል። አይነ ህሊናዬ ግን የሚያየው እናቴን ነበር። ከሶስት ዓመታት በፊት በሞት የተለየችኝ እናቴ። ከዛ ደግሞ የፍቅር ድምፅ። መጀመሪያ ኃይለኛ የድንጋጤ ጮት ተሰምቶኝ ወዳው ደግሞ ልስልስ ያለ ድምፅ። በቃ ከዛ ሁሉም ጨለመ። ከስንት ደቂቃ ወይንም ሰዓት በኋላ ከገባሁበት ሰመመን እንደነቃሁ አላወቅኩም፣ ግን ነቃሁ። ስነቃ ያለሁበትን ለማስታወስ ጥቂት ደቂቃዎች ቢወስድብኝም ፍርዬን አስታወስኩት። ፍርዬ ጋር ተመልሼ ገባው። ያው በመጀመሪያ ሰዓት የነበረችበት ሁኔታ ውስጥ ነች። ትንፋሿ ብቻ አልተሟጠጠችም። አልጋዋ ላይ ተቀመጥኩ። እስከ መጨረሻ ትንፋሽ ድረስ ካጠገቧ ላለመለየት ስሜቴን መቆጣጠር ነበረብኝ። አንድ ሰው ወደ ነበርንበት ክፍል ገባ። ፍሪየን ተመለከታት የተሳሳተ መሰለውና የኡነት ፍሬ ህይወት መሆኗን ጠየቀ በፍጹም ሊያምን አልቻለም ከንፈሮቹ ሲደርቁና ጉንጮቹ ሲንቀጠቀጡ አስተዋልኩት ያንን እኔ ለመጀመሪያ ቀን ሳየው የፍሬዮት ልጅ ፎቶ የመሰለኝን ፎቶግራፍ አሳየሁት ብዙዎች በሐዘን ሲጎዱ አይቻለሁ እኔም በእናቴ ሞትና አሁንም በፍሪየ ተጎድቻለሁ ሰውየው የሆነውን መሆን ግን በህይወት ያላየው ተንበረከከ የፍሬዮትን ግንባርና ጉንጮች ሳመ ዳበሳት አይኖቹ የፈነዳ የውሃ ቧንቧ የመሰለን ባቸውን አንዶሎዶሉት ሁላችንንም አስለቀሰ ያው ሰው በቀብሯ ላይም ሆነ ከዛ በኋላ ላየሁት ሁል ጊዜ ፍሪየን ሳስብ ግን ሳስበው ኖራለሁ የፍሪየን ጽሑፍ ግን ጨርሼ ሳነብ የሰውየውን ማንነት መገመት ችያለሁ ግምቴንም በመጨረሻው የፍሬዮት ስንብት ላይ ትክክል መሆኑን አረጋግጫለሁ ግን አይምሮዬ ፈጥኖ አላሰበም ፍሬዮት መቃብር ላይ አበባ ያስቀመጠችውን ሴትዮ አላናገርኳትም ከዚያም በኋላ አላገኛት አልቻልኩ የፍሪየን ሞት መቀበል ግድ መሆኑን ባምንም ሌሎች በርካቶች መሞታቸውን ባውቅም ተፈተንኩበት በፍሪዬ ለቅሶ ላይ ያልጠበቅኩትን ያህል ሰው ነበር ብዙዎችም ሲያለቅሱላት ተመልክቼ እነዚህ ሁሉ በታመመችበት ጊዜ የተነበሩ ብዬ ራሴን ጠይቄያለሁ ከሁሉም የተለየ ግን ሁለት ሰዎች ምርር ያለ ለቅሶ ሲያለቅሱ አስተዋል ለቅሷቸው እኔንም የበለጠ አስለቀሰ እነዚህ ሰዎች እነማን የሆኑ የሚል ጥያቄ አእምሮዬ ውስጥ ሲጉላላ ቆየ ፍሪዬ ሞታ ከመቃብር በታች ውላለች እኔ ገና ደራዬን አልበላሁ እንባ በጉንጮቼ እየወረደ የፍሪየን የተቆራረጡ ጽሑፎች ደጋግሜ አንብቤያቸዋለሁ ተገጣጥመው ትልቅ ታሪክ ሊወጣቸው እንደሚችልም ጥርጥር የለኝም ግን ፍሪየን ልጠይቃት የምፈልጋቸው በርካታ ጥያቄዎች ነበሩ ለእነዚህ ጥያቄዎች መልስ የሚሰጠኝ ኃይል ከየት አባት ያገኛለሁ የፍሪየን ጽሑፎች ደጋግሜ ከማንበብ የተነሳ አንዳንዶቹን በቃላይ ማስታውሳቸዋለሁ ሆኖም ዛሬ ብድግ አድርጌ ማንበቤን አልተውኩም ከስራ ገብቼ ጥቂት እንደቆየው ሳላስበው የፍሪየን ጽሑፎች ወደ አስቀመጥኩበት ሄዱ ወረቀቶቹን ገለጥለጥ አድርጌ አንዱን አወጣውና ወደ ወንበሩ አመራ ማንበብ ስጀምር እስከ ዛሬ ሳላየው ቀርቼ ይሆን ወይንም ልብ ሳልለው ያላስተዋልኩትን ነገር ተመለከቱ ስምና የስልክ ቁጥር ነው በፍጹም አላቅማማው ስልኩን ደወልኩ ስልኩ እየጠራ ልቤን ፍርሃት ተሰማ ልዘጋውም አሰብ በኋላ ግን ጨክ ከሆነ ይሆናል ካልሆነም የቅርታ መጠየቅና መዝጋት ነው ድንገት ስልኩ ተነሳና ድንብርብሬን አወጣ ጤና ይስጥልኝ አልኩ ድምፄ እየተንቀጠቀጠ አብሮ ይስጥልኝ ማለበል የማስፈራና ቀለል ያለ ድምፅ ነበር አያውቁኝም ግን አንዳንድ ነገር ስለ ፍሬ ህይወት አቋረጡ ስለ ፍሬ ህይወት ምን ቆጣሉ መሰለኝ ሌላ ነገር አይደለም አንድ አደራ ሰታኝ ነበር ያናደራይን ለመወጣት በቅርብ የሚያውቋትን ሰዎች እገዛ ፈልጌ ነው አልኩበት እና ምን አይነት እገዛ ቁጣቸው ቀዝቀዝ ተገናኝተን ብንነጋገር ደስ ይለኝ ነበር አልኩኝ አሁንም በልመን አይነት ሰውየው እንዳገኛቸው ፈቃደኛ ሆኑልኝ በሚቀጥለው ቀን ሰውየውን ለማግኘት ወደ ቀጠሮ ሲሄድ የፍሪየን ድርጅታዊ የፖለቲካ ህይወት የመጀመሪያ ቀጠሮ አስታወሱ መፋቂያሽ ከየት መጣልሽ ከጀማይካ አልኩኝ ለራሴ ሁለታችንም ልክ በሰዓቱ ቀጠሮ ቦታ ደረስን ያገኘሁት አምርረው ያለቅሱ ከነበሩት ሰዎች አንዱ ነው ታረቀኝ ይባላል ልክ ፍሪየን በማይበት አይኔ ስላየው ታረቀኝን ወዲያውኑ አንተ ማለት ጀመር ከመጀመሪያው ንግግራችን አደራዬን ለመወጣት የሚያስፈልገኝን እገዛ ሁሉ እንደማገኝ እርግጠኛ ሆኑ ሁለታችንም ስሜታችንን የምንገልጽበት ቃላት እስከሚያጥረን ድረስ ተደሰትን ታረቀኝ የፍሪየን መጽሐፉን ለማድረግ የበኩሉን ከማድረግ ወደኋላ እንደማይል አረጋገጠልኝ ደስም አለኝ ታረቀኝና ሌሎች የፍሪዬ ወዳጆች የፍሪየን ህልሙን ለማድረግ ያደረጉት አስተዋጽኦ ከምንም በላይ ነው ፍሪየን የሁለት ጦርነቶች ምርኮኛ ሆና አገኘኋት እናም ለጽሑፉ አርዕስት እንዲሆን ወሰንኩ ፍሪዬ ጀግና ነች በአንደኛው ጦርነት ቁስለኛ ሆና ቆየች ሁለተኛው ጦርነት ግን ሕይወቷን ነጠቃት ፍሪዬ ዛሬም ጀግና ነች ወደ መጨረሻ የጻፈቻቸው አንዳንዶቹን ገጾች መቼ እንደጻፈቻቸው ሳስብ ጥንካሬዋን አደንቃለሁ በጣም ሙንጭርጭር ያለ በመሆኑ ምናልባትም ከሞት ጋር እየታገለች በስቃዋ መሃል እንደጻፈቻቸው ገምታለሁ የፍሪዬን ጽሑፍ ሳነብ ላጫሩብኝ ጥያቄዎች መልስ የሚሆኑኝ አንዳንድ ነገሮችን ለማግኘት በአቅሜ ብዙ እርምጃዎች ተራምጃለሁ ሙሉ ፈቃደኝነቱን ከሰጡኝ ከታረቀኝ ብዙ ማወቅ ችያለሁ። በርሱም በኩል ብዙ ሰዎችን አግኝቻለሁ። ፍሬዬ ያደገችበትን ሰፈርን ያደግኩበት ያህል አውቀዋለሁ። በእድሜ ብቻ ሳይሆን በሐዘን ምክንያት እርጅና የተጫጫናቸውን የበላይ ሁንንና ተመላልሼ ጠይቄያቸዋለሁ። የተሰማኝን ስሜት መግለጽ በጣም ይከብደኛል። የፍሬዬን ቤተሰቦች በጣም የማውቃቸው ያህል እንዲሰማኝ ያደረጉ እግዚአብሔር ያሰበው በልቶ እንጂ ፍሬዬን በላይ እንዲያገባትና አበባዎቻቸውን እንዳይመኝ ነበር አሉኝ። አንድ ቀን የበላይ ሁንና ተንባቸው እየፈሰሰ የእግዚአብሔር ፈቃድ ሳይሆን የበላይ ሁንን ልጆች የማየት እድል ባላገኝም የፍሬዬን ልጆች በማየቴ ደስ አለኝ። የበላይ ሁንናት ስለ ፍሬዬ አንስተው ተናግረው መጨረስ ሳይሆንላቸው እንባቸው ይቀድማቸዋል። በታረቀኝ በኩል ፍሬዬ እንደ ልጇ ታየው ከነበረው ከወንድሟ ከሮቤል ጋር ደብዳቤ ልውውጥ ማድረግ ችያለሁ። ፍሬዬ ከእያንዳንዱ ጽሑፏ ውስጥ ሳትጠቅሰው የማታልፈውን ዘውዱን የማግኘት እድል ገጥሞኝ በጣም ተደስቻለሁ። በዘውዱም በኩል ፍሬዬ የትዳር ሕይወቷን አብዛኛውን ዓመት የኖረችበትን ቦታና የሠራችበትን መስሪያ ቤት መጎብኘትና የሥራ ባልደረቦቿን ማግኘት ችያለሁ። ከእነዚህ ሰዎች ሁሉ መረጃዎች ባገኘም በርካታ ያልተመለሱ ጥያቄዎች ነበሩ። እናም ታረቀኝን እንደገና ማስቸገር ነበረብኝ። ስለ ፍሬዬ ዘመቻና የእስር ቤት ጓደኞች የሚያውቀው ነገር ካለም ብዬ ጠየቅኩትና የሚያውቃቸውን ጥቂት ሰዎች እንዳገኝ ጥረት አደረገልኝ። ተሳካለትም። ከዚህም በኋላ ቢሆን ሁሉም ነገር አውቄያለሁ ለማለት አልደፈርኩም። ቢሆንም ከሞላ ጎደል ማለት እችላለሁ የነ ፍሬዬን ወቅትና አመለካከት ለመረዳት ከእርሱ በትግሉ ወቅት ይከተሉት የነበረውን ፍልስፍና ለማወቅ ማንበብም ጀምሬያለሁ። ይህ ደግሞ ከነ ፍሬዬ ለወስድ የሚገባኝ አንዱና ትልቁ ተሞክሮ መሆኑን እንድቀበል አደረገኝ። እንቅስቃሴያቸውን ሁሉ በማወቅና በመነጋገር ላይ ማነጻቸውን አደንቃለሁ። የተቀበሉትን ስቃይ ሁሉ እንዲቀበሉ ያጸናቸው አውቀውና አምነው መግባባታቸው ይመስለኛል። እናም የእነርሱን አስተሳሰብ በደንብ ለመረዳት እንድችል ጥርሴን ነክሼ እየከበደኝ መዝገበ ቃላት አጠገቤ አስቀምጬ በቁርጠኝነት አነበብኩ። ተጨማሪ ገጾችን ባነበብኩ ቁጥር ደግሞ የሳበኝ እየመሰጠኝ ሄደ። ካሰብኩት በላይ አነበብኩ። ለሕይወቴ ሁሉ የሚሆነኝን የማንበብ ልምዴንም አዳበርኩ።